ወደ ሊባኖስ በቤት ሰራተኝነት ሄዳ ባሳዛኝ ሁኔታ ህይወቷ የጠፋው የዓለም የሞት ምክንያት የፍትህ ጥያቄ የሌሎች እህቶቻችን ጣ ሌላም ሌላም ጥያቄዎች በውጭም ይሁን በአገር ውስጥ ያሉ ኢትዮጵያውያንን በአሁኑ ሰዓት በሰፊው የሚያነጋግር ጉዳይ ነው። በቶሮንቶ ካናዳና በቦስተን ዩናይትድ ስቴትስ ካለም ደቻሳ ህልፈት በኋላ በመካሄድ ላይ ስላሉ እንቅስቃሴዎች በጎ ፍቃደኞችን አነጋግሬያለሁ። እንዲሁም ቤሩት 4 አመት ቆይታ ወደ ኢትዮጵያ ከተመለሰች ወጣት ጋር ተወያይቻለሁ። በመጀመሪያ ቦስተን ስለሚካሄደው እንቅስቃሴ ከዮፍታይ ሙላቱ እንስማ። ዮፍታሂ ለዓለም ደቻሳና ለመሰሎቿ ድምጽ እንሆናቸው አሁን ካልበሽቃቹ መቼ ነው የምትበሽቁት ይያልክ ሰዎችን ለማነሳሳት እየሞከርክ ነው። እስቲ በቦስተን ምን ያደረክ ወይም ያደረጋችሁ እንደሆነ ብታጫውተን። አሁን በቦስተን አካባቢ ማረግ እየሞከርን ያለ ነው። እንግዲህ ፊርማዎች እንደ ፔቲሽን የጀመርኳቸው ፊርማዎች አሉ። በዛሬው ዕለት ወደ 900 አካባቢ ደርሰዋል። ሌላው ደግሞ እህታችን ደግሞ መሐሊት ፊርማ የምትባል በዲሲ ውስጥ ደግሞ እንደዚህ ወደ 1000 የሚሆን ፊርማዎች ሰብስባለች። እነሱን አገናኝተን ከደብዳቤዎች ጋር አያይዘን በዲሲ ውስጥ የሚገኘው የኢትዮጵያ ኤምባሲ አምባሳደር ለማቅረብ እና እዚህም ደግሞ በቦስተን አካባቢ ላሉት ሴኔተሮች ምን ማድረግ ትችላላችሁ፣ እነዚህ ሰዎች ያደረሱባትን ችግር በህግ ለማምጣት በፍርድ ቤት ለማቅረብ ምን አይነት አቋም የኢትዮጵያ መንግስትና የተለያዩት የተባበሩት መንግስታቶች በህጉ በሚፈቅደው ሁኔታ ምን አይነት ፍርድ ሊሰጣቸው እንደሚችል ለመጠየቅ ነው። እንግዲህ ዋናው አላማችን ዓለም ደቻሳ ብቸኛዋ ኢትዮጵያዊ አይደለችም። በአረብ ሀገር የሚያሳዝን አደጋ ይደረሰባት። ታዲያ የዓለም ጉዳይ ለምን እንደዚህ የብዙዎችን ቀልብ ሳበ? አንተንስ ምን አነሳሳ? ዋናው እኔንም ያነሳሳኝ ነገር ምንድን ነው፣ ከዚህ በፊት ድርጊቶቹ ካለፉ በኋላ ነው የምሰማቸው። ሁላችንም በምንሰራቸው ስራዎች በቃ ተወጥረን ጊዜውን ዝም ብለን እናሳልፋለን። ይሄኛው ግን በየቀኑ ዩቱብን በከፈትኩኝ ቁጥር ማየት እችላለሁ፣ ድምጿን መስማት እችላለሁ፣ ስትጎተት ማየት እችላለሁ። ስለዚህ አጠገቧ ቆመው በሙሉ እነዛ ሰዎች በሙሉ ምንም ነገር ሳያደርጉ ሳይ እኔም ይህንን ቪዲዮ አይቼ ዝም ብዬ ማልፍ ከሆነ ከነሱ ምን ይለየኛል? ስለዚህ ነው እንግዲህ ከሌላው ትንሽ ለየት አድርጌ አይቼዋለሁ ብዬ የምለው። ያው ዓለም በእርግጥ ራስዋን አጥፍታ ይሁን አይሁን እስካሁን አልተረጋገጠም። በትክክል የሚታወቀው ነገር ዛሬ በህይወት አለመኖሯ ነውና እሷን እንደ ምሳሌ በመውሰድ ለወደፊት የታቀደው ነገር በእናንተ በኩል ምንድን ነው? የሚቀጥለው 3 ሳምንት ውስጥ እግዚአብሔር ከፈቀደ የቦስተን አካባቢ ያሉትን ሰዎች ሰብስበን የካንድል ናይት ስብሰባ አድርገን ሁላችንም ተሰባስበን የሜሞሪያል ለእሷ የምናደርግበትን ቀን ለማዘጋጀት እየሞከርን ነው። በዛም እለት ያሰብነው እንግዲህ የመዋጮ ሁኔታ በባንክ ከፍተን ምክንያቱም ዓለም እዚህ ድርጊት ልደርስ የቻለችበት ምክንያት ቤት ልጆቿን እና ቤተሰቦቿን ለመርዳት ብላ ነው እና እሷ ማድረግ ያልቻለችውን እኛ ደግሞ በተቻለን አቅም ያንን ብር እንደምንም ብለን አዋተን በስርዓቱ ለልጆቿ የሚደርስበትን መንገድ ፊት ለፊት ሄደን የተዋጣውን ብር በእጃችን ለመስጠት አስበናል። ይህን ነገር በአንድ ቀን ማቆም ስለማንፈልግ የተለያዩ እህቶቻችን በዚህ ሰዓት ያሉትን የሚጎዱትን እነሱ ደግሞ ይሄ ደረጃ ይሄ ድርጊት እንዳይደርስባቸው ምን ማድረግ ይቻላል የሚለውን ከኢትዮጵያ ኤምባሲ ጋር አብረን ለመስራት የምንችልበትን መንገድ ለመክፈት እና ንግግሩን ለመጀመር ነው እንግዲህ አላማችን። እንዲሁ በቶሮንቶ በርካታ በጎ ፈቃደኛ ኢትዮጵያውያን ዓለም ደቻሳን በተለያዩ መንገድ እየዘከሩ ነው። የዩኒቨርሲቲ ተማሪ ሙሉጌታ ካሳይ ይገልጽልናል። በቶሮንቶ ወጣቶች ተሰባስበን ፌስቡክ ላይ ተገናኝተን ዓለም የሻማ ማብራት ዝግጅት አድርገናል በማክሰኞ እና ሮብ ደግሞ ኤምባሲው ኮንስላት ሄደን ማክሰኞ ዕለት የተሰበሰበውን ፊርማዎች ከኢትዮጵያኖች ቶሮንቶ ውስጥ የሚኖሩትና አንዳንድ የቶሮንቶ ነዋሪዎች የውጭ ዜጎች የተሰባሰበውን ፊርማ ለኮንስላቱ ቶሮንቶ የሚገኘውን ሰጥተነዋል። ከቆንስሉ ምን አይነት መልስ አገኛችሁ? ቆንስሉ እንግዲህ መጀመሪያ መውጣት አልፈለገም ነበረ እዛ ቆመን ስራ አለኝ ሌላ ነገር ምናምን ብሎ ሰዎች ቆሞ ነበረ። እኛ ቆመን በር የጠበቅን ነበረ፣ ግን ግዴታ እንዲወጣ ገፋፋ ነው እና ከወጣ በኋላ ይህን ፊርማ ሰጠ ነው። ከዛ በኋላ ወደ ኦቶዋ ዋና ኤምባሲው ጋር ይላካል አለ እና ከኦቶዋ ደግሞ ወደ እነሱ መንግስት ይህን ፊርማዎች እንደሚያስረክቡ ተናገረ። የፊርማ ማሰባሰቡን አድርጋችኋል፣ ግን ምንድን ነው ጥያቄያችሁ በትክክል? 3 ጥያቄዎች ነው ያቀረብነው በፊርማው በኩል። አንደኛው ጥያቄ የሊባኖስ የኢትዮጵያ መንግስት ሁሉም ተጠያቂዎች እንደሆኑና ለዛ ሰው ለዓለም ሲመታት ምናም የታየው በቪዲዮ ላይ ለሱ ህግ ላይ እንዲያቀርቡት ትልቅ ግፊት እንዲደረግ ከሊባኖስ አቅርብቻ ሳይሆን ከሁሉም የሚድል ኢስት አገሮች እንዲደረግ ነው እኛ ያቀረብነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ በሚዲያ እዚህ ሀገር ሆነ የትም ቦታ ሁሉም ይሄን ነገር ሽፋን እንዲያገኝና ምን እንደሆነ ለሁሉም ሰው እንዲታወቅ። ሶስተኛው ጥያቄ እንግዲህ ልጆቹ ለስራ ህይወታቸው ለመቀየር ሀገራቸውን ጥለው ሲሄዱ እኛውን ምን ጠይቀው ያለነው እኮ እንዳይሄዱ አይደለም ጀስት መብታቸው እንዲከበርና እንደዛ እንዳይሆን ነው እንጂ እድሉ እንዲቋረጥ አይደለም። መብታቸው እንዲከበር ትልቅ እንቅስቃሴ እንዲኖርና እንደዚህ አይነት ጥፋት የሚያደርጉ ሰዎች ደግሞ ቀጥታ ህግ ላይ እንዲቀርቡ ከመንግስታቶቹ ጋር እንዲኖር የሚጠይቅ ነው። ይህን መሰል አሳዛኝ አሟሟቶች መድረሳቸው ከዚህ ቀደምም በተለያዩ አጋጣሚዎች ተሰምተዋል። ያም ሆኖ አሁንም በርካታ ወጣቶች ወደፊት እድላቸውን ለማቃናት ወደ አረብ ሀገር መሄድ እንደ አንድ አማራጭ ነው የሚያዩት። አባይነሽ ግርማ ለአራት አመት ያህል ቤሩት ቆይታ በቅርቡ ነው ወደ ሀገሯ የተመለሰችው። ቤሩት በተቀመጥሽበት ጊዜ በአጠቃላይ ስትገመግሚው ክፉ እንዳልነበር ነግረሽኛል። ሰሞኑን ያለም ደቻ ሰንሞት ሰምተሻል። ሌሎች በአረብ ሀገር የሚደርሱ አደጋዎችንም እንዲሁ ሰምተሻል። ነገ ደግመሽ አረብ ሀገር ሂጂ ብትባይ ትሄጃለሽ? አይ እኔ አልሄድም። ማለት ጥሩም አይደለም። ብዙ መብት የለሽም። ወር የምታገኘው ነገር ነው ገቢ ነው፣ ግን መብት የለሽም። ከቤት አትወጪም። የሆነ ተጨቁነሽ ነው የምትኖሪው። ይሄ ስላለ በጣም ብዙም ይከብዳል። በአጠቃላይ ግን ከኢትዮጵያም ችግር እንዳለ ነው ምናል። እዛ ብቻ አይደለም፣ ምን ምን እንዳለ ማለት ከዚህ ኢንፎርሜሽን አታውቂም። ዝም ብለሽ ነው ቋንቋውን አታውቂም። ቢያንስ ቢያንስ እንኳን እንግሊዘኛ ማወቅ አለ፣ ግን ከዚህ ዝም ብለሽ ነው ይዘውሽ የሚሄዱት። በቃ እዛ ሄደሽ ብር ይገኛል የሚለውን ብቻ ኢንፎርሜሽን ነው የምታገኙ። ትሄጂም ብዙ አይነት ችግር አለ እና ትሄጃለሽ። ያው በቃ ሰርተሽ ነው ያንን ነገር የምትከፍዩ። ሰርተሽ ያንን ብር ትከፍያለሽ። ከዛ በኋላ ነው የቤተሰብን መርዳት ካለብሽ ለራስሽም እንትን ማለት ካለብሽ እየተጎዳሽ ያንን ብር ለመያዝ ትሞክሪያለሽ። አባይነሽ ዛሬ አዲስ አበባ ነው ያለሽው፣ ተመልሰሻል። ጓደኞችሽና ሌሎች ወጣቶች በአሁኑ ሰዓት ወደ አረብ ሀገር ለመሄድ ያላቸው ፍላጎት ምን ይመስላል? ጓደኞቼ በሙሉ እንደውም አያስቡትም። እኔ ማለት እኔ አብረውኝ እንደውም ከኔ ቀድመው ነው እነሱ የመጡት። እኔ ነኝ እንደውም አራት አመት የቆየሁት፣ እነሱ ሁለት አመት ነው ቀርተው የመጡት። በፍጹም አያስቡትም። አይደለም ስሙ በቃ ለሚሄደው ሁሉ ማለት በቃ ሰው ግን አሁንም ብትነግሪኝ ወጣቱ በቃ የሚሄድ ሄደን እንየው ነው እንጂ የሚሉት አያምኑሽም። ማለት እንደዚህ ባካቸው አትሄዱ፣ ችግር አለ፣ ይሄ አለ ወይ ከሄዳችሁ ከዚህ ኢንፎርሜሽን በደንብ ማለት ቢያንስ ቢያንስ ቋንቋውን ካወቅሽ ቢያንስ ቢያንስ እንትን ትያለሽ፣ ትግባቢያለሽ። ግን ከቋንቋው ጋር ችግር ስላለ ከዚህ ስትሄዱ ይህን ኢንፎርሜሽን በደንብ አውቃችሁ ሂዱ እና ግን ሰዋ ወጣቱ አሁንም ይሄዳል። የሚያሳዝንሽ ነገር ወጣቱ አሁንም በቃ እንደተገፋ ነው ሁሌ። በቃ በጣም የሚያሳዝን ነገር ነው። ላንቺ እንዴት ነበር እዛ በነበርሽበት ጊዜ? ይህን ነገሮች በሙሉ ተዋውለሽ መረጃውን አግኝተሽ ነው የሄድሽው ወይስ እዛ ከደረስሽ በኋላ ራስሽ የደረስሽበት ነው? እኔ እዛ ከሄድኩ በኋላ ያው ጥሩ ናቸው ብዬሻለሁ። መጀመሪያ አስረዱ ለኤጀንሲ ይሄን ያህል ብር እንደምትከፊ ደሞዝሽ ይሄን ያህል ብለው በቃ ነገሩ እንጂ እዛ ከሄድኩ በኋላ ነው የነገሩኝ። ያው በአፍ ነው በእምነት ነው። ያው አንቺ አገሩንም አይተሸዋል እና ልጆች ሲጠይቁሽ ከነበረሽ ተሞክሮ ምን አይነት መልስ ትመልሽላቸዋለሽ? ምን አይነት ምክር ነው ያለሽ? አይምሯቸው ውስጥ ስላለ ያን ነገር ለመሄድ እንትን ስላለ ይሄ ኢንፎርሜሽን በተለይ ሄደው ምን እንደሚሰሩ ወይ ልጅ መጠበቅ ነው ወይ ጽዳት ወይ እንትን ሊሆን ይችላል። ግን ይህንን ኢንፎርሜሽን ከዚህ በደንብ አጥንተው እንዲሄዱና ቋንቋውንም በደንብ አውቀው እንዲሄዱ እና እንዴት ብራቸው እንደመቀበል እንዳለባቸው እኔ በአጠቃላይ ባሄድ ደስ ይለኛል። ጥሩም እኔ ጥሩ ቢያጋጥመኝም አለ ሁሉም አራት አመት ጥሩ አጋጥሞኛል አለ። በቃ እንደታፈሽ ጊዜው ያልቃል ትመጫለሽ ወደ ሀገርሽ። ተሞክሯን ያካፈለችን አባይነሽ ግርማ ናት። እንዲሁም አለም ደቻሳን ለመዘከር በቶሮንቶና በቦስተን የሚካሄደውን እንቅስቃሴና የተነሱ የፍትህ ጥያቄዎችን ያካፈሉንን ከቦስተን ዮፍታሄ ሙላቱን፣ ከቶሮንቶ ደግሞ ሙሉጌታ ካሳይን እናመሰግናለን። ልደት አበበ ነኝ። ጤና ይስጥልኝ።